materia uchi ndeme yetewe dedu unache begedos kare memfese yegedes kache itai hoy memekde Malewim zufane Sigreti krebele Sigreti krebele Kibur dengi avuç Yavan lijuç Bebegu demi tawajju sewoch bitemekdes lemehon tanzu maderia honulet lenegusu maderia uchi endemen yetewededu nache begedus kali በመንፈስህ ይቀደስ ጋጄው ጌታዬ ሆይ በመቅደስህ እፍ ባለ ወንዙፋን ስግደት ይቅርብል ስግደት ይቅርብል ባለማላፍ እርካታ ያጡ ዝናይነ ሰምተው ከሩቅ የመጡ በሃጃን ድንኳን ከሚቀመጡ ባንተ ማደሪያ መጣለመረጡ ማደሪያ ውጪ እንደመን የተወደዱ ናቸው በቅዱስ ቃል በመንፈስህ የቅድስ ጋቸው ጌታዬ ሆይ በመቅደስህ ከፍ ባለ ወንዙፋን ስግደት ይቅርብል ስግደት ይቅርብል ጓዳዎች ክብር ነገሮች ትከምረዋል የሰማይ ሀብቶች በመብራት በዘይትህም ቅባቶች እጅግ ደመቁ ያንተ ልጆች ማደሪያ ውጪ እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህ የቅድስ ጋቸው ጌታዬ ሆይ በመቅደስህ ከፍ ባለ ወንዙፋን ስግደት ይቅርብል ስግደት ይቅርብል ካህናቶች በመለከቶች መዘምራን በዜማ ቀዎች በአንድነት ቃና ወጣ ድምፃቸው ከፍ አደረጉ በመስጋናቸው ማደሪያ ውጪ እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህ የቅድስ ጋቸው ጌታዬ ሆይ በመቅደስህ ከፍ ባለ ወንዙፋን ስግደት ይቅርብልህ Tigreti grebele. E della lema vi umereto, le olego begnene becerinneto, Itale esbo sette mogesu, yam laki kibir molla megdesu. Mareria uci, demen, ite vededu nacheu, egedus gale, bemenfesehem, yegedus gacheu. Itaioi bemegdese kefe bale wemtufane sigreti krebele, sigreti krebele.